هو الذي يريكم البرق خوفا وطمعا وينشئ السحاب الثقال ويسبح الرعد بحمده والملائكة من خيفته ويرسل الصواعق فيصيب بها من يشاء وهم يجادلون في الله وهو شديد المحال له دعوة الحق والذين يدعون من دونه لا يستجيبون لهم بشيء إلا كباسط كفه إلى الماء ليبلغ فاه وما هو ببالغه وما دعاء الكافرين إلا في ضلال ولله يسجد من في السماوات والأرض طوعا وكرها وظلالهم بالغدو والآصال هو الذي يريكم البرق خوفا وطمعا أهنم راس بما السواوك لايك يتتلى الله مالت يانو بلا الشويلة الذي يريكم البرق لأن أنت مبرك يمياسا يشوي هنا خوفا وطمعا ፍርሃትና ተስፋ የሚፈራረቅባቸው ሲሆን እንግዲህ ዝናብ በሚመጣበት ጊዜ ንጉድጓድ፣ ብርቁስቁስታ፣ መብረቅ ይከሰታል በዳመናው ውስጥ ማለት ነው። የዛ ጊዜ እንግዲህ ዝናብ ናፍቆት የከረመው ክልል ያንን መብረቁን በሚያይበት ጊዜ በለጭ ሲል የመታኝ እየመሰለው ሰውነቱ በድንጋጤ ሲሸማቀቅ እንደገና ደግሞ ዝናብ መምጣቱ የዝናብ ምልክት መሆኑ ሲገነዘብ ተስፋው ይለመልማል ማለት ነው። መጀመሪያ ታስበው ቀደድ ሲል ሰውነቱም አብሮ ቀደድ ይላል። ኋላ ግን የዝናብ ምልክት መሆኑ ሲገነዘብና እሱን እንዳልመጣው ሲያውቅ ደግሞ ዝናብ መጣልን ሊበልግ ነው ክረምቱ ሊገባ ነው እያለ ይደሰታል ማለት ነው። ወይም ኸውፈን ማለት መጠለያ በሌለበት አካባቢ ላሉ ሰዎች ፍርሃት ያሳድርባቸዋል ማለት ነው። ወጦማን ማለት ደግሞ መጠለያ ውስጥ ያሉት ተስፋ ይሰጣቸዋል ተብሎም ተተርጉሟል ማለት ነው። ወይንሽኡ ሰሃበት ይቃል ከባድ የሆነን ደግሞ የዳመና ኃይልም የሚያስገኝ የሆነ ጌታ ነው ይላል። ይሄ ዳመና የሚባል ነገር እንግዲህ ከዚህ መጣ ሳይባል በጣም ቀልጣፋ በሆነ ጊዜ ተዛም ተሰባስቆና ተደማምሮ ወዳውኑ አካባቢውን ይሸፍንና ያጥለቀልቀዋል እና በውስጡም ከባድ የሆነ የዝናብን ክምችት ይዞ ይመጣና ሀገርን አንድ ጊዜ ያጥለቀልቃል ማለት ነው። ይህንን ለማድረግ የሚችል ጌታ ነው አላህ ማለት ከሱ ውጭ ያሉ ኃይሎች ይህን ሊያደርጉ አይችሉም። እንግዲህ እነዚህ ሁሉ ተጨባጭ ሁኔታዎች ናቸው። ዳመና የለም፣ ዝናብ አይወርድም፣ በቃ አይበቅንም ብሎ የሚከራከር ሰው የለም። እነዚህ ሁሉ አሉ። ማን ነው ያደረገው ከተባለ ግን ከአላህ በስተቀር ገሌ ነው ማለት እንደማይቻል እያወቃችሁ እንደገና የኔን መብት ለሌሎቹ ለህግ ወጥቶ ለምትሰጣላችሁ ሁለታን አውቃችሁ እናንተም ለኔ ታማኝ ሆናችሁ በብቸኝነት አምልኩኝ እንጂ ለማለት ነው። ወልፈድ ወራዱ ቢሐምዲሂ እንደገና ደግሞ ንጉርጓዱ ጌታን ከማመስገን ጋር ያጠራዋል ይላል። የንጉርጓዱ በሚጮህበት ጊዜ እኛ ዝም ብለን ባዶ ጩኸት ትርጉም የሌለው ነው የሚመስለን። በአላህ ዘንዳ ግን የራሱ የሆነ ያቋንቋ አለው። ንጉርጓዱ ሲጮህ ጌታውን እያወደሰና እያመጎሰ እያመሰገነ ነው የሚለው አላህ ሱብሓነሁ ወተዓላ። ወይም ሸይ ላይ ሰብዩ ቢሐምዲ እንዳለው ማንኛውም የቁጥር አይነት ጌታን ከማመስገን ጋር የሚያጠራው ቢሆን እንጂ የለም ወላኪላ ተስተውነ ተስቢሐሁ ግን እናንተ ጌታቸውን ጌታ አድርገው እንደሚያጠሩና እንደሚያወድሱ አይገባችሁም እንዳለው ንጉርጓድ ራሱ በጩኸቱ ጌታውን እያመሰገነና እያጠራ ነው የሚለው። ታዲያ ይሄ እንግዲህ ንጉርጓድ የሚያወድሰውን ጌታ እናንተ አቂሎች ተብላችሁ እንደገና ትክዱታላችሁና ታጋሩበታላችሁን? ወልመላኢከቱ ሚን ኸይፈቲ መላእክቶችም እንደዚሁ ጌታቸውን ከማመስገን ጋር ያጠሩታል። ያው በየጊዜው ምስጋና እያቀረቡ ምንም አይነት ጉድለትና ድክመት እንደሌለበት ፍጹምና ንጹህ መሆኑን ያወድሳሉ ማለት ነው። እና መላእክቶች ደግሞ እሱን ሲዘክሩና ሲያወድሱ ከፍርሃት ጋር ነው። እየፈሩ በምን ይቆጣብን ይሆን እያሉ እየሰጉ እንጂ እየተቆራሩም አይደለም ማለት ነው ንጹህ ከመሆናቸው ጋር። ወይርሲሉ ሰዋኢቀ አንዳንድ ጊዜ ደግሞ ሰዋኢቃን መብረቅን ይልካል። ፈይሲቡ ቢሃ መን የሻ በዚህ በመብረቅ ኃይል የፈረደበትን ሰው ያስነካዋል ይላል። ይህም እንግዲህ በየጊዜው ሲከሰት የሚታይና ሊካድ የማይቻል ሁኔታ ነው ማለት ነው። አንዳንድ ጊዜ በዚህ በመብረቅ የተለያዩ ሰዎች ይመታሉ፣ ይወድቃሉ ማለት ነው። ይህም አላህ ስብሓነ ወተዓላ እንግዲህ ከዛ ከተቃራኒ ከውሃ መካከል እሳት መፍጠር ከዳመናው ነው የሚወጣው ዝናቡም መብረቁም እና ሁለት ተቃራኒ የሆኑ ነገሮችን በዳመና ውስጥ አስቀምጦና ጭኖ አምጥቶ ከዛ ከዝናቡ መካከል ተወሩሮ ሰውን ሲገድል ንብረቱን ሲያወድምና ሲያቃጥል ታያላችሁ። ይህም እንግዲህ የአላህን ቁድራ ከሚያረጋግጡት ስህተቶች አንዱ ነው ማለት ነው። ወሁም ጃሪሉነ ፊላህ። ታዲያ ይሄ ሁሉ ማስረጃ በፊታቸው ተደርድሮ እያለ እነዚህ ሙሽሪኩል አረብ አሁንም በአላህ ጉዳይ ይከራከራሉ፣ በመኖሩ ይጠራጠራሉ። አንዳንድ ጊዜ እውነት አለ የለም ስለማያዩ፣ ወይም ደግሞ መኖሩን ከተቀበሉ ብቸኛ ነው ወይስ ጓደኛ ወይ ልጅና ወላጅ አለው የሚል ደግሞ ያመጣሉ። ደግሞ ይህንን ከተቀበሉ እውነተኛን ሁልጊዜ የማናየው ለምንድን ነው? መጀመሪያ ቢፈጥርና ቢኖርም አሁን ግን አንድ ነገር አግኝቶት ይሆን የሚል ስጋት ይሰማቸዋል ማለት ነው። ታዲያ ሁሉንም ነገር ደግሞ ቢፈጥርስ ከፈለገ በፍቃዱ ለሌሎች ስልጣን ሊሰጥ ይችላል። ጣዖቶችንስ ብናጋራ ወደ እሱ አማላጅና አቀራቢ የሆኑ ዘንዳ ምን አለበት እያሉ እሱ ያልፈቀደና ያልወደደውን ኮተት ሁሉ ይደረድራሉ። ስለ እርሱ ከራሱ በስተቀር የሚያውቅ የለም። እርሱ እንደዚህ ነኝ እያለ እየነገራቸውና ራሱን እያስተዋወቃቸው የእሱን መግለጫ ትተው እነሱ እንደገና በጭፍን ስለ እሱ መከራከርና መደናቆርን ይቀጥሉበታል ይላል። ወሆ ሸዲዱል ሚሃል። ይህን ሁሉ እንግዲህ ነግሯቸውና መክሯቸው ላልሰሙት ደግሞ እርሱም ቢሆን እንዲሁ በጭላታ የሚያልፈው ሳይሆን ቅጣቱ በርዳዳ የሆነ ጌታ ነውና በከባድ ቅጣት እንደሚያስነካቸው አይጠራጠሩ ይላል። ለዚህም ማረጋገጫ አነስ ብን ማሊክ እንደሚያወሩት ነቢያችን አለይሂ ሰላቱ ወሰላም ከዕለታት አንድ ቀን አንድ አካባቢ ላይ አንድ በጣም ጥጋበኛና ሞገደኛ የሆነ አረብ ሰውዬ ነበር፣ ካፊር አሉ። እሱን እስላማዊ ጥሪ ሊያደርጉለት ፈለጉ እና አንድ ሰሃቢ ሂድና ገሌ የተባለውን ሰውዬ ይፈልጋል ብለህ ጥራልኝና ይዘህ አምጣው ብለው ላኩ። ሰውዬው በጣም ጥጋበኛ ነው እና ይሄ ሰሃቢ የተላከው ሰሃቢ ያቀው ነበረ ሰውዬውን። ኧረ እሱ እንዲህ በቀላል በመልእክት የሚመጣ አይደለም ይሻይለኝም አላቸው። ከጀላም ሂድና ንገረው፣ እንቸገረህ አንተ መልእክቱን አድርስ። እሺ በላይ ብል የራስ ጉዳይ አንተ ሂድና ንገረው አሉ። ይሻለና ሄደና ነቢዩ መሐመድ አለይሂ ሰላቱ ወሰላም ይፈልጉሃል፣ አንድ ጊዜ ባገኝ ብትመጣ ብለውሃል ብሎ ይነግረዋል። በሚነግረው ጊዜ በጣም ትዕቢተኛ ስለነበረ የእናንተ ጌታ ለመሆኑ ያው ስብከቱን ሊቀጥል ይሆናል መሐመድ፣ የእናንተ ጌታ የምታምኑበት ከወርቅ ነው የተሰራ ከብር ወይስ ከነሐስ? መጀመሪያ ለዚህ ጥያቄ መልስ ስጡኝና ነው ከዛ በኋላ እመሄደው አለና ቀለደ ይባላል። እና እንግዲህ እሱ ያው ሙሽሪክ ስለሆነ የተለያዩ ጣዖቶች ወይ ከብር ወይ ከወርቅ ወይ ከነሐስ ነው እና የሚያውቀው እሱ በሚያውቀው እንግዲህ ባስተሳሰቡ በእሱ አቅም መቀለዱ ነው ማለት ነው። እንደኛ ጣዖቶች ከምንኛው አይነት ነው የእናንተ ሲል ጊዜ በጣም እንግዲህ በሸቀው የሰሃቢ ቁጥሮውን የሚሻይ ለሚያልኳቸው እንዲያው ዝም ብለው አለና ተመለሰ። ምን አለ ሲሉ ኧረ እንኳን ሊመጣና ጥሩ ሊቀበል ቀርቶ የእናንተ ጌታ ከወርቅ ነው የተሰራው ከብር ወይስ ከነሐስ ብሎ ተሳለቀብኝ አላቸው። አሁንም ሂድና ጥረዋል። እንደገና ተመልሶ ሄደ። አሁንም ይፈልጉሃል ና ቶሎ እንጂ ምነካ እያሉ እየጠበቁ ነው ብለው ይነግሩታል። እንዴ ለጠየቁት ጥያቄ መልስ ሳትሰጡኝ እናንተ ዝም ብላችሁ ተወተውታላችሁ እንዴ? ይህን ጥያቄን መልስ ማግኘት እፈልጋለሁ። ጌታችሁ ከብር ነው ከወርቅ ወይ ከነሐስ አለ። አሁንም ደግሞ አሁንም ተመልሶ ሄዶ ነገራቸው። አሁንም እንዲሁ እየተሳለቀ እየቀለደብን ነዋ፣ ሂድና ጥረው። አሁንማ ተመልሶ ሄደ በሶስተኛ ዙር እንደገና። ኧረ እባክህ እየጠበቁ ነው ምነካ ሰውዬ፣ ያው እዛው የምጠይቀውን ነገር ቀርበህ በግንባር ጠይቃቸው ብሎ ይነግራል። ምን ታደርቀኛለህ? ጠየቅኳችሁ እናቃለን ነብይነን ትላላችሁ፣ ሲጠይቋችሁ መልስ አትሰጡ አለ። ይህም በሚልበት ጊዜ ከየት እንደመጣ ሳይታወቅ ትንሽ ዳመና በበላው ላይ ነበረች። ወዲያውኑ ቁጥርጥር አለችና ሰብሰብ ብላ ከዛች መካከል የሆነ መብረቅ ወረደና አንድ ጊዜ ሲነፋው ጭንቅላቱ ቀፎ እዛ ሄዶ ተሽከርክሮ ወደቀ ይላል። እና ሁም ጃሊዱነ ፊላ የሚለውን አላህ ስብሓነሁ ወተዓላ ለምሳሌ እንዲህ ማድረግ ይችላለሁ ብሎ አሳየው እዛው ማለት ነው። እና በዛ መልክ ዋጋውን አገኘ። ከሲረ ዱኒያ ወልአኸራ፣ እዚች ዱኒያም ላይ መኖር አልቻለም። የአኸራውን ጉዳይ አለቀለት፣ መቀጣጫ አደረገው። ስለዚህ እንግዲህ አንዳንድ ጊዜ አላህ ስብሓነሁ ወተዓላ በቱማታ ይሰራላቸው ነበረ ማለት ነው። የዛ ጊዜ እንግዲህ ነብዩ ማንም ካፊር ፈልጋለሁ ብለው በሚጠሩት ጊዜ ያንን ካየና ከሰማ በኋላ ተርበድ ብሎ ይመጣል። ምክንያቱም አንድ መቅሰፍት ይወርድብኛል ብሎ ስለሚፈራ ማለት ነው። ለሁ ዳዕወቱ ልሐቅ እና ለዚህ ለአላህ ልዋሒድ ስብሓነሁ ወተዓላ ትክክለኛ የሆነ ጥሪ አለ ይላል። ማለት ምንድን ነው? ማንም እንግዲህ ለመጸለይ ወይም እሱን ለመለመን የሚሻ ባሪያ እሱን በሚጠራውና አቤታ በሚያቀርብበት ጊዜ ይሰማዋል ይቀበለዋል ማለት ነው። والذين يدعون من دونه እነዚያ ከሱ ሌላ ያሉትን አካሎች የሚጠሉና የሚጠሩት ግን ማይስተጅቡ ነለሁም ቢሸይ በከንቱ ይደርቃሉ እንጂ እነዛ ተጠሪዎች ወይም ጌታ ተብየዎች ምንም አይነት አውንታዊ ምላሽ ሊሰጧቸውና ሊሰሟቸው አይችሉም። ኢላ ከባሲት ከፈይ ለልማይ ሁለት መዳፎችን ወደ ውሃ እንደሚዘረጋው ሰውዬ አይነት ምላሽ ካልሆነ በስተቀር ሌላ ምላሽ አይሰጡም። ሊብሉ ገፋ ውሃው አፉ ዘንዳ እንዲመጣና እንዲደርስለት ፈልጎ እንደዚህ አንተ ውሃ ጠንፈኛልና ና ቶሎ ወደዚህ እያለ በእጁ እያውለበለበ እንደሚጣራው ሰው ማለት ነው። ወማሁ ቢባሊቂ ዋው ደግሞ የሰውየውን ችግር ስለማያቅና ስለማይሰማ ስለማይችልም አፉ ዘንዳ አይደርስለትም። ወማ ዱዓኡል ካፊሪነ ኢላ ፊ ዶላል ከሃዲዎች ታዲያ ከአላህ ሌላ ያለን ነገር ይረዳኛልና ይደርስልኛል ብለው የሚጠሩትና የሚወተውቱት ጥሬና አቤቱታቸው እንደዚህ አይነት ከንቱ እንጂ ከዚህ የተለየና የተሻለ አይደለም ይላል። ማለት ምንድነው እንግዲህ በአላህ ያመነ ሰው በዱንያም ሆነ በአኺራ ለሚፈልገው ነገር ወይም የሚፈራው ነገር እንዲያዲ ነው ጌታውን ቢለምንና አቤቱታ ቢያቀርብ ጌታ በቅርብ ይሰማዋልና ይቀበለዋል ማለት ነው። ከአላህ ሌላ ያሉ ነገሮች ግን ምንም ይሁን ምን ያ ያመነበት ክፍል ድረስልኝና እርዳይ ብሎ ቢጠራው ለሱ አቤቱታና ጥሪ ምንም አይነት የመስማትና የመርዳት ሁኔታ አያሳይም። ምናልባት እኔ አርጀለት እኔ ያረኩለትን በሱ ያሟክክ እንደው እንጂ ከኔ ውጭ ያለ እንደዚህ ነገር ተግሮኛልና ድረስልኝ እርዳኝ ወይም እንዲህ አይነት ነገር ፈራለውና አዲነኝ ብሎ ቢማጸነው ያን ለጌታ የተባለው ነገር የተጠራበትን ነገር ሊደርስና ሊረዳ እንደማይችል ነው። እና ይረዳልና ይደርሳል የተባለ እንደሆነ በሚከተለው ምሳሌ አነጋገር አይነት ብቻ ለመታየት ይቻላል ማለት ነው። አንድ ሰው በረሃማ ቦታ ሲጓዝ ውሃ ጠማው እንበል አለ በምሳሌ ሲገልጸው። ውሃ በሚጠማው ጊዜ አንድ ጉድጓድ ውሃ አለበት ቦታ ደረሰ። በቆርቆሮ ሲያዩ እንዲህ ጉድጓዱ በጣም ጥልቀት አለው፣ መውረጃ መሰላል የለም ወይም ገመድ የለም ማውጫ። ስለዚህ በጣም እንግዲህ አንገብግቦታልና ውሃ ጥሙ ስላሰከረው ውሃውን እንደዛ አዘቅጥቆ እየተመለከተ አንተ ውሃ እኔ በጣም ውሃ ጥም አክሮኛልና ስለምፈልግህ ና ቶሎ ባክ ወደ ላይ እደግና አፌ ድረስ እናድልኝ ብሎ ቢጠራው ያ ውሃ ይሽ እንግዳውስ ብሎ ይመጣና አፉ ይደርስለት እንደሆነ ጣዖትም ለተገዦቹ እንደዛው ይሽ ብሎ አቤቱታቸውን ይሰማቸዋል ማለት ነው። ውሃው ግን እዛው ቦታው ዝም ብሎ ተኝቶ የሚቀር የሆነ እንደሆነ ልክ ታወጥም እንደዛ ነው። ሰውየው 10 ጊዜ ቢወድቅ ቢነሳ ቢወተውት ያው ሀለ ጠማው ሰው አስቦ እንደማይመጣና አፉ እንደማይደርስ የታወጥም እርዳታ የዛን ያህል ነው፣ ከዛ የተለየ አይደለም ነው የሚለው። እንደዚህ ሁኖ ያለ ግን እኔ የማደርግላቸው ነገር እነሱ ያደረጉልኝ የመሰላቸው የሚለምኑትና የሚጸልዩት የካህዲዎቹ አቤቱታና ጸሎት እንዲሁ በከንቱ ነው። እነሱ መስሯቸው ዝም ብለው ይወተውታሉ እንጂ እነዛ ተጠሪዎችና ተለማኞቹ ምላሽ የማይሰጡ መሆናቸው በዛ አይነት ምሳሌ ሊገልጽላቸው ወዳለሁኝ ይላል ማለት ነው። ወሊላሂ የስጁዱ መን ፊ ሰማዋቲ ወል አርዲ ጠውአን ወከርሃን አላህ ሱብሃነሁ ወተዓላ ሀያልና ታላቅ ከመሆኑ የተነሳ በሰማያትና በምድር ውስጥ ያሉ ፍጥረታቶች በሙሉ በጥቅሉ እኩሎቹ ወደው በፈቃደኝነት ሌሎቹ ጠልተው ያለውን በግዳቸው በተፈጥሮ ህግ ተይዘው ይሰግዱና ይዋረዱለታል በላቸው ይላል። ወዲላሉሁም እንደገና ደግሞ ጥላዎቻቸውም እንደዚሁ ይሰግዳሉ። ቢልጉዱዊ ወልአሳል በጧትና በምሽት ሰዓት ይላል። ማለትም ከቀትር በፊትና ከቀትር በኋላ ባሉ የተለያዩ ጊዜያቶች ከአካላቸውም አልፎ ጥላቸው ራሱ ለኔ አጠረረ ዘም ሲል በምስራቅ የነበረው በምዕራብ በምዕራብ የነበረው በምስራቅ ሲዛወር ይታያል በላቸው ይላል። እና አላህ እንግዲህ ሱብሃነሁ ወተዓላ ቁድራውን ወይም ኃይሉና ችሎታውን ሊያሳየን ነው በዛ አነጋገሩ ማለት ነው። እንግዲህ አላህ ሰዎችን ተገዙኝ ታገዙኝ እኔ ብቻ ነኝ ጌታችሁ በሚልበት ጊዜ በፍቃደኝነት እሺ ብለው እንደ ሙእሚኖች የተቀበሉት እነዚህ እንግዲህ አቅማቸውን አውቀዋል፣ አላማቸውን ተረድተዋል፣ መልካም ሆነ ማለት ነው። ግን እንዲህ ብለው ያመጹትም ሳይቀሩ ምስጋን ቀረባቸው እንጂ ሳይወዱ በግድ እኔ እንዲሰግዱ እንዲዋረዱ እያደረግኳቸው ነው ነው የሚለው። እንዴት ነው እንዲሰግዱ እንዲዋረዱ የሚያደርጋቸው? ያው እኔ ያዘዝኳቸውን ነገር ይሰራሉ ማለት ነው። ተወለድ ባልኩት ቀን ይወለዳል፣ እደግ ያልኩት ያድጋል፣ ሙት ያልኩት ይሞታል፣ ተሾም ያልኩት ይሾማል፣ ተሻር ያልኩት ይሻራል፣ እና ክበር ያልኩት ይከብራል፣ ክሰር ያልኩት ይከስራል። ይህ ሁሉ እንግዲህ ለአላህ መንበርከክ ነው ማለት ነው፣ መቸነፍ ነው። እንደ አመፁ ቢሆን ኑሮ አንተ ያልከውን ነገር እኔ አልቀበልም፣ ሙት ስለው እኔ አልሞትም ብሎ ማሸነፍ ነበረበት። ይህ እንግዲህ ከሆነ ፍጥረታት እኩሉ በውድ እኩሉ በግድ ለእኔ ተገዥ መሆኑ አልቀረም ማለት ነው። እንደውም ባይገርማችሁ አካላቸው ብቻ ሳይሆን የማይተማው የማይለማው የማይጨበጠው ጥላቸው እንኳን ለእኔ እየተገዛና እየታዘዘ ነው ያለው። ይህንን ለማረጋገጥ ከፈለጋችሁ ከቀትር በፊትና ከቀትር በኋላ ያለውን የጥላቸውን ባህሪ መገንዘብና ማስተዋል ትችላላችሁ። ጠዋት ፀሐይ ገና በምስራቅ ጨረሯን ስትዘረጋ የማንኛውም ሰው ጥላ ወደ ምዕራብ ዓለም ደስ ረዝሞ ይሄዳል። ሜዳ ተሆነ እንደውም ጫፉ የማይታይበት ርቀት ድረስ ይረዝማል ማለት ነው። የሰውየው እንግዲህ የቁመት የተወሰነች ናት፣ ጥላው ግን ስንት ጥፍ የሚሆን ይረዝማል። ፀሐይ ወደ ላይ እያደገች በሄደች ቁጥር ግን ከወደ እየተሰበሰበ እያጠረ ይመጣል። እጠር እያለ አላህ እንግዲህ በተፈጥሮ ህግ እያዘዘው ነው የሚያጥረው ማለት ነው፣ እየተቀነሰ የሚመጣው። መሀል ሰማይ ስትደርስ ያ ተረዝሞ የነበረ ተሰብስቦ እግሩ ስር ይገባል። የራሱን ቁመት እንኳ መሀል አጠተውና እንዲሁ እግሩ ስር ብቻ ወጥፍ ይላል። ፀሐይ እንደገና ወደ ምዕራብ ስትዛወርና ጨረሯን ወደ ስታዞር ደግሞ ይህ ጥላ ወደ ምስራቅ እንደገና በጧቱ ተቃራኒ እየረዘመ ይሄድና ልክ እሷ ልትገባ መጨረሻ ደረጃ ላይ ስትደር አሁንም በምስራቁ ዓለም ጫፉ የማይታኝበት እርቀት ረዝሞ ይታያል ማለት ነው። ስለዚህ ጠዋት በዚህ ተዘርግቶ የነበረው አጠረ፣ ተሰበሰበ። እንደገና ደግሞ ማታ በዚህ ረዘመ። ማን ነው እንደዚህ እንዲረዝምና እንዲያጠር ያደረገው ቢባል አላህ ነው ማለት ነው። ታዲያ ጥላህን እንኳ እየገዛሁት ነው እንኳን አንተን ቀርቶ። ይህንን አውቀህ መቸነፍህና መገዛትህ ካልቀረ ፍቃደኝነት ጨምረህበት እሺ ብለህ ተስማምተህ ብትሰራው ኑሮ በኒያ ትጠቀም ነበር እንጂ እኔማ መግዛቴና ማሸነፌን እያረጋገጥኩብህ ነው ብትወድም ብትጠላም በለው ማለት ነው። ቁል መን ረቡ ሰማዋት ወልአርድ ቁልላህ ቁል አፈተኸዘቱም ምን ዱኒህ አውልያ ላ የምሊኩን ለአንፉሲህም ነፍዐን ወላ ضራ قل هل يستوي الأعمى والبصير أم هل تستوي الظلمات والنور أم جعلوا لله شركاء خلقوا كخلقه فتشابه الخلق عليهم قل الله خالق كل شيء وهو الواحد القهار أنزل من السماء ماء فسالت أودية بقدرها فاحتمل السيل الزبد الرابية ومما يوقدون عليه في النار ابتغاء حلية أو متاع زبد مثله كذلك يضرب الله الحق والباطل فأما الزبد فيذهب جفاء وأما ما ينفع الناس فيمكث في الأرض كذلك يضرب الله الأمثال للذين استجابوا لربهم الحسنى والذين لم يستجبوا له لو أن لهم ما في الأرض جميعا ومثله معه لابتدوا به أولئك لهم سوء الحساب ومأواهم جهنم وبئس المهاد قل من رب السماوات والأرض قل الله የሰማያትና የምድር ባለቤትና ጌታ ማን ነው ብለህ ትጠይቃቸው ይላል። እንግዲህ ሰማያትን እንዲሁም ምድርን የፈጠረና ከተፈጠሩም ጀምሮ እስካሁን የሚያስተዳድራቸውና የሚጠብቃቸው ማን ነው ብለህ ጠይቃቸው። ይህን ትክክለኛውን መልስ ለመስጠት እነሱ ካልፈቀዱ አንተው ንገራቸው መልሰህ፣ አላህ ነው፣ ወደዳችሁም ጠላችሁም ሌላ ባለቤት የላትም ለዓለም በላቸው ማለት ነው። ولا فتخصوا من دونه اولياء هذا كان بهاይነቱ ታላቅና ኃያል ጌታ ሌላ እናንተ ሌላ አምላክ ያዛችሁን። اولياء ማለት ያው የወልይ جمع ነው። ወልይ የተለያየ ትርጉም ወጣለ። እዚህ ላይ اولياء ማለት አሊሃት ማለት ነው። ጌቶችን ያዛችሁን ይሄን ወደ ጎልተታችሁን ሌሎች ምንም የማይፈጥሩና የማይሰሩ ጌቶችን ይዛችኋልን ላይምሊኩነ ለአንፉሲህም ነፍዐን ወላ ضራ እንኳን ለእናንተ ቀርቶ ለራሳቸው ጥቅምን ለማስገኘት የማይችሉ ጉዳትን ለመከላከል የማይችሉ የሆኑ ደካማ አማላክቶችን ያዛችሁን ይላል። እና እንግዲህ ከአላህ ሌላ ያሉ ነገሮች ህይወት ይኖራቸውም ባይኖራቸውም እንኳን ለሌላ ቀርቶ ለራሳቸው ጥቅም ማቅረብ ወይም ጉዳት መከላከል የማይችሉ መሆናቸው ሲታወቅ እናንተ ግን እንደ ጌታ አድርጋችሁ ያዛችኋቸውና አመለካችኋቸው። ወለሃል የስተዊል አዕማ ወልበሲር ለመሆኑ አይነ ስውርና አይነ ጤናማ የሆነ ሰው ይስተካከላልን ብለህ ሲጠይቃቸው፣ አምሃል ተስተዊ ዙሉማት ወኑር ወይም ጨለማዎችና ብርሃንስ ይስተካከላሉን ብለህ ሲጠይቃቸው ይላል። እነዚህ ሁለት የተለያዩ ምሳሌዎች ይተካከላሉ ብሎ መልስ ሊሰጥ የሚችል ሰው አይኖርም። እንዳይሁ የታወረውና እንዲሁም ጤና አይናማ የሆነው ሰው በማንኛውም ሰው አስተሳሰብ እኩል ነው አይባልም። ፍጹም የተለያዩና የተበላለጡ ናቸው ማለት ነው። ጨለማዎችና ብርሃንም እንደዛው የተለያዩ ናቸው። ስለዚህ እነዚህ ነገሮች የተለያዩትን ያህል ነው ሃይማኖትና ተከታዮቻቸውም የሚለያዩት ለማለት ፈልጎ ነው። አማ የሚለው ካፊር ወካሃዲውን ክፍል ሲሆን፣ በሲር አይናማ የሚለው ደግሞ እምነት ያለውን ማለት ነው። እና በአላህ ያመኑትና ያላመኑት እንደ አይነት ስውራንና እንደ አይነት ጤናማ ያህል ነው ልዩነታቸው ማለት ነው። እንደገና ደግሞ ኩፍር ክህደትንና እምነትን ሁለቱን አመለካከቶች ደግሞ ክህደት ልክ እንደ ጨለማ ሲሆን እምነት ደግሞ እንደ ብርሃን ነው ማለት ነው። እነዚህ ሁለት ነገሮች እንግዲህ ይመሳሰላሉና ይስተካከላሉ የምትሉ ከሆነ እምነትና ክህደት ወይም አማኝና ከሃዲ እኩል ናቸው የሚባለው አነጋገርም ተቀባይነት ሊኖረው ነው። ታሩ ግን እነዚህ ነገሮች እኩል ሆነው አያውቁም። አንጃሉ ሊላህ ሹረካ ወይስ ደግሞ እነዚህ ጣዖታውያን ወይም ከአላህ ሌላ የተለያዩ ነገሮች የሚገዙና የሚያመልኩት ክፍሎች ለአላህ የስልጣን አጋርና ተካፋይ አደረጉለትን ፈለቁ እነዛ ተካፋይ የተባሉት ኃይሎች ፈጥረዋል ከፈልቅህ እሱ እንደሚፈጥረው አይነት አላህ ጌትነቱን ያረጋገጠው በፈጣሪነት ስልጣኑ ነው የሁሉም ነገር ፈጣሪ ሆኖ በመገኘቱ እነሱ የሚያመልኳቸው ነገሮች ታዲያ በተመሳሳይ መልኩ አላህ እንደፈጠረ እነሱም የፈጠሩት ነገር ኑሮ ፈተሻባ አልፈልቁ አለይም ሁለቱ ኃይሎች የፈጠሯቸው ነገሮች ተመሳስሎባቸውና ተምሳስቶባቸው ይሆን ይላል። አላህም ፈጥሯል እነሱም ፈጥረዋል። ስለዚህ ሁለቱም የመፍጠር ባህሪ እስካላቸው ድረስ ጌታ መሆን አለባቸው ብለው ነው እንዴ የሚያመልኳቸው ማለት ነው። ይሄ እንግዲህ ሊሆን የሚችለው ቢፈጥሩ ኑሮ ነበረ። ታሩ ግን አልፈጠሩም። አልፈጠሩ ታዲያ በምኑ ነው የሚወዳደሩትና የሚመሳሰሉት? ወሊላሁ ኻሊቁ ኩሊ ሸይእን የሁሉም ነገር ፈጣሪ አላህ ብቻው ነው በላቸው። ከሱ ሌላ ያሉት ግን ራሳቸው ተፈጣሪዎች እንጂ ጭራሹንም የመፍጠር ባህሪ የላቸውም። ወል ዋሂዱል ቀሃር በመፍጠርም ሆነ በማስተዳደር ብቸኛና ሀያል የሆነው እርሱ አንድ አላህ ብቻ ነው በላቸው ይላል። ስለዚህ ከአላህ ሌላ ያሉ ነገሮች ለመመለክ ወይም በጌታ ደረጃ ለመሰየም ምንም አይነትም ማስረጃ የላቸውም። እና የመፍጠር ባህሪና ዝንባሌ ቢኖራቸው ኑሮ እነሱም ፈጥረዋልና ጌታ ቢባሉ አያንሳቸውም በተባለ ነበር። ዳሩ ግን እንኳን ሊፈጥሩ ከመፈጠርም አልወጡና አላመለጡም ማለት ነው። አንዘለ ሚነ ሰማይ ማአ አላህ ስብሓነሁ ወተዓላ ከወደ ሰማይ በኩል ዝናብን ያወርዳል። ፈሳለት አውድየቱን ቢቀደሪሃ እና ዝናቡ በሚወርድ ጊዜ በየቦታ ያሉ ሸለቆዎች በመጠናቸው ጎርፍን ያፈሳሉ ይላል። አንድ እንግዲህ ኮረብታ ቦታ ላይ ኃይለኛ ዝናብ በሚወርድበት ጊዜ ከዛ ከጋራ ተተራራው አካባቢ የሚነሱ ጎርፎች በተለያዩ ሸለቆዎች ሰፋፊ ሸለቆም ካለ በዛው በመጠኑ ሰፊ የሆነ ጎርፍ ይበሰበስበታል። ጥቅጥቅኖችም ካሉ ደግሞ በዛች በጥቅጥኗ በመጠኗ ውሃ ታገኛለች ማለት ነው። ፋስተ መለሰዩ ዘበደራዲያ እና ከዛ ከዝናብ ውሃ የወረደው ጎርፍ በተለያዩ የሸለቆዎች ከፍ ያለ የሚግበሰበት የሆነን ጎርፍ ይሸከማል ይላል ወይም ያስተናግዳል። እንግዲህ ጎርፍ በሚመጣበት ጊዜ ልክ ማንኛውም ሸለቆ በመጠኑ ልክ ነው ጎርፍን የሚያስተናግደው ማለት ነው። ጥልቀት ያለው ስፋት ያለው ሸለቆ ከሆነ ከላይ የሚመግቡት ጥቅጥቅን የሆኑ መስመሮች በበዙ ቁጥር ነው ለእርሱ ያን ሁሉ አቃት ሰባስበው የሚያመጡለት። በጣም ጥቅጥቅን ከሆነ ደግሞ ከላይ ውስን ነው ምንጩ ብዙ የሚመግበው ስለሌለ በተወሰነ ደረጃ ነው የሚፈልቀው ማለት ነው። እና ብቻ አነሰም አደገም ማንኛውም ሸለቆ ዝናብ ጥሎ ጎርፍ በሚመጣበት ጊዜ ንጹህ ውሃ ከሰማይ እንደወረደ ሳይሆን ከመሬት ያለውን ቁሻሻና አዋራ ክድያ በማንሳቱ አሰስገሰስ አጠጣና አረፋትን ያጓረሰና ያጫመረ የሆነ ጎርፍ ይግበሰበስበታል ማለት ነው። እና ውሃው ከውስጥ እየሄደ ከላይ እንዳውም ማጣጣው ይሄ ቁሻሻውና ግብስ ባሱ ከላይ ነው ሸፍኖ የሚጓዘው ይላል። ወሚማ ዩቂዱን አለይ ፊናሪ እንደገና ደግሞ እሳት ከሚያነዱባቸው የማዕድናት አይነቶች እፊራ አህልየትን ጌጥ ለማግኘት ፈልገው አውመታይን ወይም የተለያዩ የቤት እቃዎችና ቁሳቁሶችን ለማምረት ሲተው እሳት ከሚያነዱባቸው ማዕድናቶችም ዘበዱ ምትሩ ልክ የጎርፉና ጣጣ ወይም ቅሻሻ የመሰለ የብረታር የሚባል በተለምዶ እንደዚሁ አረፋት የመሰለ ነገር ይታይበታል ይላል። ከዛሊክ እና አሁን እንግዲህ በገለጽኩት መልክ በውሃና በእነዚህ በማዕድናቶች አካባቢ ከንጹህ ውሃና ከንጹህ ማዕድን ጋራ ተቀላቅሎና ተሰባርቆ የሚሄድ ጅብስባስ አለ በሚለው አነጋገር يضرب الله الحق والباطل الله اونتن انا وشتن بمثالينت يجلصبت عليه يري اونتن اوشت لك اندي نصوها وين من دمادين انا بلاچو لاي اندي ميغبسبسو قشاشا يمسلالو معناتنا كوده سماي جناب تيورد بيتام نصوه يونه وها نو كن مريت بنوردبت بيه يتلايو قشاشاوچنا افواراوچ لاي سلميار ያንን ያከባቢውን ቁሻሻ አንስቶ ይደበላለቅና መልኩም ባህሪውም ተለውጦ እንዳውም ያከመረት የተነሳው ቁሻሻ ከላይ ተገልብጦ እሱን አርብሶና ለውጦ ይታያል ማለት ነው። ሀቅም በወህይ መልክ ተወለ ሰማይ ሲመጣ በመሬት ያሉ የተለያዩ ባህልና ልምዶች እሱ ጋራ ትንቅንቅ ይፈጥሩና ያንን አላህ የመጣውን ወህይ ያደርጉታል ማለት ነው። እና ልክ እንደ ጎርፉ ለመያዝና ለመለየት በማያስችል መልኩ ከዘበር አርቆ ይታያል አንዳታ ማለት ነው። እና ፈአመት ዘበዱ ያ በአረፋትና በጅብስባስ መልክ የነበረውማ ተደበላላቂ ፈዳቡ ጅፋን ለተወሰነ ጊዜ ተዘበር አርቆ ቢጓዝም ወዳው ተገልፍቶ ይወገዳል ይላል። እንሻው ዝናቡ ባራ በሚልበት ጊዜ እየሰከነ ይሄድና በየሸለቆው ዳርቻ እያሸከተ እየደለለ ይቀራል ቁሻሻው። እና ወአማ ማንፈውና ሰውን የሚጠቅም ከወደ ሰማይ የመጣው ጸጋማ ያው ንጹህ ውሃ ማለት ነው ወይም ያው ማዕድኑ ፈየምኩሱ ፊል አርዲ በመሬት ይዘወትራል። ያው እንደገና ወጥሮ የነበረውን ጸባውን አስከብሮ ንጹህ ይሆንና ይጠልና ያ ጎርፉ ሲያልፍ ንጹህ ውሃ እንደገና በሸለቆ ሁሉ መስሎ ሲወርድ ይታያል ማለት ነው። ሀቅና ባጢልም እንግዲህ ለአንድ አፍታ ተተናነቁና ከተዘበራረቁ በኋላ እየዋለ እያደረ እውነት እየጠለለ ይመጣና ውሸት ደግሞ በየመንገዱ እንዲሁ እያሸከተ ይቀራል ማለት ነው ተገልፍቶ። كذلك يضرب الله الامثال ان الله سبحانه وتعالى حقنا باطلا لملئيت እንደዚህ አርጎ ምሳሌዎችን ያስቀምጣል። እና እንግዲህ ለማለት የተፈለገው ምንድነው ሀቅና ባጢል የሚባል ነገር ሁሉ ጊዜ ተቃራኒዎች ናቸው ደሞ ተፋላሚዎችም ናቸው ማለት ነው። በተገናኙበት መድረክ ሁሉ ይጋጫሉ ይጣላሉ። ግጭታቸውና ጥላቸው አንድ አፍታ ነው የሚሆነው። ልክ ዝናብ ወርዶ ጎርፍ በሚጎርፍበት ጊዜ ከመሬት የሚነሳው ቁሻሻና ከላይ የመጣው ውሃ የሚዘበራረቅና የሚደበላለቀውን አይነት ባህሪ ነው የሚያሳዩት ማለት ነው። ወይም ከማዕድን ይወጣና አዲስ ማዕድን ካፈሩ ጋራ የተቀላቀለው ወርቁ ብሩ ነሐሱ ወጣ በኋላ ለአንጣሪ ይሰጥና ያ አንጣሪ ጎናፍ በሚመታው ጊዜ ይንፈቀፈቃል ማለት ነው። እየተንፈቀፈቀ ያችን ጽዋ ማዲን ወደ ታይት ዘቅጥና ያ ከላይ ደግሞ ገላባውና የቁሻሻው እንዳረፋት እንደዚህ ወደ ላይ እየተነፋ እየተገሰሰ ይወድቃል ማለት ነው። አሁንም እንግዲህ ሀቅና ባጢል ሲገናኙ በመድረክ ላይ እንደውም ባጢል እሱ በዝቶና አይሮ ተላይ እንደዚህ ዳኝቶ ይታያል እንዳታ ዲፕረሰስ አድርጎት ንጹህዋ እንደለለ ማለት ነው። ከዛ በኋላ ግን ሀቅ ግዚያን ጠብቃ ቀስ ብላ ነገሩ በሚረጋጋበት ጊዜ ከውስጥ እየጠለለችና ለሰው ልጆች ቋሚ ጠቃሚ መሆኗን ስታስተብቅ ያ ቅድም አብሮት ያገታ የነበረው ባጢል ግብስባስ ነገር ግን በየሸለቆው ዳርቻና ከንፈር ላይ እየሸከተና እየደለለ ወድቆ ተንቆ ይቀራል ማለት ነው።